وإذا قيل لهم ماذا أنزل ربكم قالوا أساطير الأولين ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم على ساء ما يزرون قد مكر الذين من قبلهم فأتى الله بنيانهم من القواعد فخر عليهم السقف من فوقهم وآتاهم العذاب من حيث لا يشعرون ثم يوم القيامة يخزيهم ويقول أين شركائي الذين كنتم تشاقون فيهم قال الذين أوتوا العلم إن الخزي اليوم والسوء على الكافرين الذين تتوفاهم الملائكة ظالمي أنفسهم فألقوا السلام ما كنا نعمل من سوء بلى إن الله عليم بما كنتم تعملون فادخلوا أبواب جهنم خالدين فيها فلبئس مثوى المتكبرين وإذا قيل لهم ماذا أنزل ربكم النبي أنت يما يواد الله الشكرة تنيشنا سبيتين وشي بل الوقت بكل طياك يسكر بالله الشو طياك يوم بجي أكباب من نبي سلق والبالا إننا بنبي بكل سمونون جيتاتشو يا وردو من مريا مني مسلا البلو ستيكو قالوا أساطر الأولين የማ የወትሮ ሰዎች ተረተረትና ግዚ ያለፈበትን ቆጥልሽ ነው የሚያወራው ሁነት መስራቹ ነው እንደ አይና አንተ ነገር በማለት በማጥላላትና በማቋሸሽ ይመልሳሉ ይላል ማለትም በዚህ በመካ ከተማ የነበሩት የጎሳ መሪዎችና ታውታውያን ነብዩ አለይሂ ሰላቱ ወሰለም ያአላህ ነብይ ነኝ ብለው በሚመስሉበት ጊዜ ንቀኝነት ያዛቸውና እኛን ሊያረክሰንና ሊያወድቀን ነው ከሰማይ መመሪያ የሚመጣለትማ ከሆነ የኛ እቺ የተወሰነ ስልጣን ልንገፈፍና ልንወርቅ አይደለም ወይ ነው በመስጋትና በመፍራት አድማ አደረጉ ማለት ነው። እና የተለያዩ እዚህ የካዕባ መግቢያ በሮችን ተከፋፈሏቸው ይባላል የተመረውት። በየቦታው እንግዲህ በየበሩ በየገላው ተቀመጡና አፈጸለ የሆኑት ሰዎች መናገርና ማስረዳት ችሎታ ያላቸው ሰዎች በመመደብ ለሐጅና ለዑምራ ከየአረብ ሀገር የሚመጡትን እንግዶች እዚህ አካባቢ ነብይ ተልኳል የሚባል ወሬ ደርሶን ነበረ ምን ያህል እውነት ነው መመሪያዎቹ እንዴት ነው እናንተ ታውቃላችሁ ብለው ሲጠይቋቸው ወዳውኑ ነብዩና ሰሃቦች ጋር ተገናኝተው ያንቁም ነገር እንዳይቀበሉ ለማደናቀፍ ወለዛ የተዘጋጁ ሰዎች ይነሱና ይጠዘጥዛሉ ቁጥላ ያደርጋሉ ማለት ነው አይ እናንተ ነገር እንደተወራው እውነት ይመስላችኋል እንደተባለውማ ቢሆን ኑሮ ለኛ ክብራችን ነበረ ወንድማችን እንዲህ አይነት ደረጃ ሲያገኝ ዳሩ ግን የተባለው እኮ ውሸት ነው አንድ እብድ ነገር ነበረ እንዴ ዝም ብሎ አፈጮሌ ነው ቃላቶችን የመገጣጠምና የማጠናቀር ልምድ ስላለው ለቁርአን መጣልኝ ይያለ የወትሮ ሰዎችን ተረተረትና አንቆቅልኝ እየሰበሰበ በዘመናዊ መልክ አጠናቅሮ መመሪያ መጣልኝ የሚል ነው እኮ እና ቁም ነገር እንደ ያለው እንዳይመስልህ ምናልባት አሁን እዛ ካባካው ልታገኘው ትችላለህ ሁነት መስሎ እንዳትጃጃልና እንዳትሳሳት በማለት ማስጠንቀቂያ ሰጠው ይልኩታል ከዛ በኋላ ጆረዳባል በዚላሉ ነብዩ ንገራቸውና ለሰራቸው ብሎ አይቀበል ማይ አይተው የነግሮኝ እንዳው እንግዲህ አልፈልግም ዞር በልኝ ማለት አንዳንዶቹ ጆራቸውን በጥጥ ይወጣፉ ነብዩ ላለመስማት ይደናበሩ ነበር ይባላል እና እንዲህ አይነት ደባ የሚሰሩ መሆናቸውን አላህ Subhanahu Wa Ta'ala አንስቶ ወቀሳቸው ለራሳቸው መታዱና ማስተባበሉ አልበቃቸው ብሎ የሌላው ህዝብ ጥቅም ላይ በመቆም ከውጭ ሀገር የመጣውን የበረሃብ መንታላ ገበሬው እንኳን እንዳይጠቀም የወረደው ነገር አሳጥሩ ላይ ነው እንጂ እንደሰማችሁት የሰማይ መልእክት አይደለም የፈጣሪ ፍቃድ አይደለም ይያሉ ያደናቅፋሉ ነው የሚለው ለምን ነው የሚያደርጉት ሊያህሚሩ አውዛራውን ካሚለተ የመልቂያማ በዚህ በመካዳቸውና በማስተባበላቸው ያአላህና አላማ በማደናቀፋቸው የተሟላ የሆነ ወንጀላቸው ለመሸከም ሲዘጋጁ ነው የራሳቸው ጥፋት አልበቃ ብሎ ራሳቸው ተሳስተው ሌሎችን በማሳሳት በሁለቱም መልክ የወንጀል ክምችታቸውን አንግበው ሊቀርቡ ፈልገው ነው እንዲህ የሚያደርጉት ነው የሚለው ሰው ኩፍርን ያህል ነገር በራሱ መካዱ የዘላለም የሚያስቀጣ ነው እንደገና ደግሞ ሌላ ሰው እንኳን እንዳይጠቀም ይሄ የመጣው ነገር እንቆቅልሽ ነው ተረተት ነው እያለ ስም በማጥፋት በሚገባበት ጊዜ በሱና ባጠመማቸው ሰዎች በሁለቱም መልክ ሊጠየቅ ነው ማለት ነው እና ይህም ፈርዶባቸው ነው እንዲህ የሚያስረፈልፋቸው እና የሚያጥነዘንዛቸው የጫማቀን እንግዲህ እነሱ ራሳቸው በመካሪና በማስተባበላቸው እንደገና ደግሞ ወሚን አውዛሪ ለዲነ ይብሉ ነው እንደረደኝ ያለው ቀጥ እንዲሁ ዝም ብሎ በጭፍን ጥላቻ ተነስተው የሚያወናብሏቸውና የሚያምታቷቸው ሰዎችም ወንጀል ገርበው ተሸክመው ለመምጣት ፈልገው ነው ነው የሚል ይህን ሲል ግን እነሱ ያሳሳታቸው ሰዎች ተጠያቂዎቹ እነዚያ አሳሳሾች ናቸውና እንጂ እነዚያ ይጠየቁ ማለት አይደለም። እነዛም የነዚህን የምቀኞች ቃል ሰምተው አንቀበልም እስልምናን ካሉ ለራሳቸው ተጠያቂ ናቸው። አቅም ተጥቻለሁ፣ አንተም ተመራምረህ ሰውየውን በግንባር አግኝተህ መረዳት ሲገባ ከምቀኛ መግለጫ ለምንድን ነው የተመለስከው ብሎ እሱንም ይጠይቀዋል፣ ይቀጠዋል። ግን እነዚህ ደግሞ አደናቃፊዎቹ በራሳቸው ከቤትና ሌሎችን ደግሞ እውነቱ ጋር እንዳይገናኙ ባደረጉት ማደናቀፍ በሁለቱም በኩል የተሟላ የሆነ ወንጀላቸውን ተሸክመውና አንግበው ይቀርባሉ ነው ምን አላሳ አማ የዚሁ። እና ዛሬ እንደ ቀላል መስሏቸው የሚገቡበትና የሚዘፈቁበት ስህተት የውመል ቂያማ ግን ውጤቱ ጋር ተራራ መስሎ ወንጀሉ በላያቸው ላይ ተከምሮ ሲመጣ የሚሸከሙት ነገር ምንኛ አሳፋሪና አሰቃቂ እንደሚሆን ነው። አይ ቢያውቁት ኑሮ ዛሬ ትርው ብለው ይህን ባላደረጉ ነበረ ነው የሚለዋለ። ፈሊመከረ ለዚነ ሚን ቀብሊህም፣ የዛ አይነት ደግሞ ደባ ሲመክሩና ሲሸርቡ የቆዩት እነርሱ ብቻ አይደሉም። ከእነርሱ በስተፊት የነበሩትን ተመሳሳይ ከሃዲዎች በሌሎች ነቢያቶች ላይ ራሳቸው መካዱና አማስተባበሉ ሳይበቃቸው ሌሎቹ ህዝቦች እንዳይቀበሉና እንዳይከተሏቸው የማደናቀፊያ ስልቶችን በመቀየር እንዲሁ ሲያድሙባቸውና ሲያሴሩባቸው መቆየቱ ይታወቃል። እና በአንተ የተጀመረ መስሎ ተስፋ እንዳትቆርጥ በሌሎቹም ወንድሞች የዚህ አይነት ደባ ሲፈጸምባቸው ቆይተዋል ማለት ነው። ግን ፈአተላሁ ቡንያነሁም ሚነ አልቀዋኢድ፣ እነዚህ ከሃዲዎች ራሳቸውም ሳይቀበሉ ሌሎችም እንዳይቀበሉ ቢያሴሩም ሴራቸው አልተመረላቸውም እና አልተሳካላቸውም። ለነገሩ ሞከሩት እንጂ ያው ወንጀላቸውን ለማስፋፋት፣ አለበለዚያ እነሱ እንዳሴሩት መላው ህዝብ ነብይን እንዲክድ አልተደረገም ማለት ነው። ለምን? አላህ ሱብሃነሁ ወተዓላ በእነዚህ በአደናቃፊዎቹና በተደናቃፊዎቹ መካከል ጣልቃ ስለሚገባ። እንዴት ነው ጣልቃ የሚገባው? ፈአተላሁ ቡንያነሁም ሚነል ቀዋኢድ፣ የተንኮል ግንባቸውን ከመሰረቱ መጣና ነቀነቀው አላህ። ፈከረ አለይሂም ሰቅፉ ሚን ፈውቂሂም፣ እና እነሱ ማንም ይፈታው አይችልም ብለው በሚገባ ደቅድቀው የገነቡትን የተንኮል ሴራ ከመሰረቱ አነሳና አላህ ገለበጠባቸው። ጣራው በእነሱ ላይ ተገልብጦ እንዲገፋ አደረገ። ወአታሁም አልዓዛብ፣ እና እነሱ ይደርስብናልና ያጋጥመናል ብለው ያላሰቡትና ያልጠበቁት ቅጣት ደረሰባቸው። ምን ሐይሱ ላይ ይሰሩን፣ በማያስቡትና በማይገምቱት ሁኔታና አቅጣጫ ይላል። እና እንግዲህ ነቢዮችን ተቀባይነት እንዳያገኙ በየጊዜው ያሉት ባለስልጣናትና ባለጸጋዎች ያልፈነቀሉት ድንጋይ ያልሸረቡት የገመድ አልነበረም ማለት ነው። ይሁን እንጂ ግን ህዝብንና አላህ የላከለትን መልእክት ለያይቶ ማስቀረት አልተቻለም። እነዛን አደናቃፊዎችንና ሴረኞችን በሰሩት ስራ ዲባቅ እየመታቸው ነው የመጣው ማለት ነው። እና በምሳሌያዊ አነጋገር ነው እየገለጸ ያለው። አንድ ሰው እንግዲህ አንድ ቤት ግንብ ቤት ይሰራል። ያን ግንብ ቤት ሰርቶ ለዘላለም አገልግሎት እንዲሰጥ አስቦ ለሱ መስራት እንዲውልለት አስቦ ጉልበቱን፣ ኃይሉን፣ ጊዜውን ሁሉ ሰውቶ ጣራውን፣ ድንድማቱን ጨርሶ ጉልላቱን ደፍቶ ሲያበቃ ባልታሰበ መልክ እንደ እሳተ ገሞራ ከሰት ከመሬት ተነስቶ ግልብጥብጥ አድርጎ እንደሚያንኮታኩተው አይነት የእነዚህ ሰዎችም ስራ ውጤቱ ያን መሰለ። እነሱ እንግዲህ ሀቁን እያወቁ ነቢይ የሚባልን ነገር አንቀበልም አንከተልም፣ ግን እኛ አንከተልም ብንል ሌላው ህዝብ እየተከተለው ከመጣ ሀይሉ እየበዛ ሲመጣ እኛን ሊያጠፋን ስለሚችል ሌሎቹም ደግሞ እንዳይቀበሉና እንዳይከተሉ እንደውም ከእኛ ጋር ወግ ነው እነሱን እንዲወጉ መስበክና ማሳመን አለብን በማለት ይህንን እንግዲህ የሴራ ግንባቸውን ሌት ተቀን ደከመን ሰለቸን ሳይሉ ይገነባሉ ማለት ነው እየተረባረቡ። እና የማዕናዊ የሆነውን የኩፍሩንና የሽርኩን የኒፋቁን ግንብ ነው በቤት ምስል አድርጎ ያመጣው። ያን ሁሉ ሴራ እንግዲህ ያን ነቢይ ለመቋቋም ይረዳናል የሚሉትን ነገር ሁሉ አሟልተው ተረባርበው በጉልበትም በእውቀትም በሁሉም ከዛሬ በኋላ በቃ አለቀለት፣ እሱ ያው ባዶ እጁን ነው የሚቀረው፣ ሰሚ ጆሮ አያገኝም ሲሉ አላህ ግን ስብሓነ ወተዓላ ባልጠበቁት ሁኔታ የእነሱን ተንኮልና ደባ የሚያከሽፍና የሚያጋልጥ ነገር ያመጣል። የነቢዮችን እውነትኝነት ደግሞ የሚያረጋግጥ ነገር ያመጣና ያ የደከሙበት ነገር ሁሉ ከንቱ ይሆንና በመጨረሻ ህዝቡ እውነትን አውቆ ያው አላህ የሻለት እንደገና የነቢዩ ወገን ለመሆን እያስቻለና የመጣ ነው። አሁንም ታዲያ የአንተ ጥላቶች የዛው አይነት ሙከራ ቢያደርጉ ያ የተለመደውን ዜማ ደገሙት እንጂ አዲስ ፍልስፍና አላመጡም። ሌሎቹን እንዳወደቅኩኝ እነሱንም አወድቃቸዋለሁኝ፣ ለሌሎቹ ደግሞ ምስኪኖችና ጎስቋሎች ሀቅን እንዲያገናኘኋቸው አሁንም ማገናኛቸዋለሁኝ እንጂ እነሱ እንዳሰቡት አይሳካላቸውም፣ ግንባቸው ድምድም አዘርቶ ሊኖር አይችልም፣ አሁን ከመሰረቱ ጎረስተዋለሁኝ ነው የሚለው። ثم يوم القيامة يخزيهم يجري بدنيا يالونا بدنيا يالونا يعطوا سيراكتو يجالتا ليوارد يالو يورك عالونا ومير يالو يوم القيامة يونس هنا لا يتواردوا على ورق والنا يبقى اكتوال سبلوا عيستو عندما كان عندها جيس للا فايلتكفت الله اكتوال معلكم يوم القيامة يخزيهم جلالا ما ويهونا سليتنا ورجتو سيتمر اكتوال ويقول إلا اكتوال لم أين شركائي الذين كنتم تشاقون فيهم يا الله بكتن منتنا عند الناس كنا جرنا في البسر عند يا الله تكناك أننا أكثر يوانا اللو إيالا شو انتا شون جترا شو تكرا شروا الله شو ينبرو تعمالا سوشتا شو يسو شاشو يتعلو سياتر واشو يمين يورفاننا يوت أساك علي تبكا شو الجنة محشروا لأي مالتنا إنيا لا إله إلا الله برو بمتبالو جي ألا الآلهة تشفعنا وتنفعنا إيالا شو የነብዩ ወጭ ተከናካኝና ተከራካሪ ሆናችሁ ተፋጠጡ ነበር። ታዲያ እግዚአብሔር ረዱናልና ይደርሱልናል ይያላችሁ በአላህ ፈንታ ወይም በሱ መብት የምትታጠፋቸውና የምትደረድሯቸው ጌቶቻችሁና ማለክቶቻችሁ የታሉ ጎበዝ እስቲ አምጧቸው በማለት ይጠየቃሉ ነው። ባለዚህ ነው ስለዚህ ይጥያቄ ለኩፋሮችና ለሙስሊኮች በሚቀርበው ጊዜ በእኛ ላይ ያሉ የዲኑ ቀስ የተሰጡት ሰዎች የዛ ጊዜ ሰርግና ምላሻቸው ይሆንና የነሱ ደስታ ያ የሐዘኑ ጊዜ አልፈና ጥላቶቻቸው ወጥመድ ሲገቡ የዲኑ ቀስ የተሰጡት ሰዎች የዛ ጊዜ ምን ይላሉ በተራቸው ኢነል ኺዚር የውም በዛሬ ቀን ውርደት አለ ወስዋ የመጨረሻ ቀን መሰበርና መቃለል አለል ካፊሪን በካዲዎች ላይ ተረጋግጠባቸው እኛን ተሳስተዋል እያሉ በዱንያ ሲያሾፉ ሲጥቁና ሲታለቁብን እንዲያልቆዙ ሁሉ ዛሬ ውርደትን ዘለቀቋት አይደለም እናጅሬ እያሉ በተራቸው ወዳጆቼ የዛ ጊዜ ደስታቸውን ይገልጻሉና ይስቃሉ ነው ማለት ያው አልሙጦፊት ላይ እንደገለጸው እነ الذين اجرموا كانوا من الذين امنوا يضحكون واذا مروا بهم يتغامزون ይላል እነዚህ በዱንያ ላይ ካፍር ተማማ የነበሩ ሰዎች ሙእሚኖችን መሳቂያ መሳለቂያ ኋላ ቀረች ደካሞች እያደረጉ በጣታቸው እንደየቀሰሩ እነዚህ ናቸው እኮ የጀነት ባለጸጋ የተባሉት እያሉ ያሾፉና ይታለቁባቸው ነገር ነበር ይላል ወይጋ መሩብን የተራመዱ ባጠገባቸው ሲያልፉ ይሄ እኮ ነው የነሱን ወርሳለው እንያለ እንትን የሚለው እኛን ካፊር ዋጋሊት ይያሉ እንዋጉ እያሉ በመጠቃቀስ ይሳሳቁባቸው ነበር ማን ወማውርሲ ባለም ሐዲድ እነሱ ግን ለነዚህ ለሙእሚኖች ተቆጣጣሪዎችና ተናባሪዎች ተደርገው ያልተመጀቡ ሆነው ያሉ የነሱ ተቆጣጣሪ ተደርገው የተላኩ ይመስል ሙእሚኖችን እንዳይበሉ እንዳይጠጡ ያደረጉ ያቋሽሻቸውና ያዋርዷቸው ነበር አይላ فاليوم الذين آمنوا من الكفار يضحكون منهم يوم القيامة وانجن تراجعون عندنا آمان وشو فالنزات كهاري وشو ينسكوا هنا له وانا ان بينا سيسكوا الناس تتعلقوا يقول بكاثروش زاري واجاشون اووكو درجاشون تردوا الى اللهم منهم على الارائش ينظرون بكبر القالة يهونو بكفار وشبطل عصوشاشو لا يمفستم هم كتات إما لسكتالونا ياتسوا لعلو الى هل سوغوا بالكفار وما كانوا يفعلون እነዛ ካህዲዎች በዱንያ ላይ ሰሩ የነበረውን የመጥፎ ስራ ዋጋቸውን ተመነጅና አገኙ አይደለምን በማለት ተራቸውን ይስቃሉና ይሳለቃሉ እንዳለው አይነት አሁንም ኢነል ኺዚ የልየውመ ወሱ አለል ካፊሪን በዱንያ ላይ ድጃችሁን ከፍታችሁ ስትቁ እንዳልከረማችሁ ሁሉ ዛሬ የውርደትና ቅሌት በካህዲዎች ላይ ተወሰነባቸው እንኳን ለዛ አበቃችሁ ይላሉ የኔ ወዳጆች ነው የሚለው እና ዛሬ እንግዲህ በአለም ዙሪያ ሚክ አዋቂ የፈላስፋ ሳይንቲስት እየተባለ የሚነገረው በሙሉ አዳው እስላም ነው ማለት ነው። እና ሙስሊሞች ግን የፈጠራቸውን ጌታና መብቱን የሚያውቁት እንደ ዋላቀር እንደ ውዳቂ እንደ ርካሽ የተናቁ ነበሩ። አላህ ግን ኡሱል ዒልማ እውቀት የተሰጡ ምክንያቱም የይችን ዓለምና የመጪውን ዓለም ዓላማ ጠንቅቀው ያወቁ እነዚህ ናቸው ዑለሞቹ አላህ ሱብሃነሁ ወተዓላ። የዛን ጊዜ ትክክለኞቹ አዋቂዎች ጥላቶቻቸው ወጥመድ ሲገቡ ዋጋቸውን አገኙ አይደለም እኔ በማለት ይተቻሉ ይላል። አለዲነ ተተወፋሁም መላኢከቱ ዘዋሊኒ አንፉሲሁም እንዲህ አይነት የመጨረሻ ውድቀትና ውርደት ውስጥ የሚገቡት እንዴት አይነቶቹ ካፊሮች ናቸው? እነዚያ መላኢኮቻችን ነፍሳቸውን የበደሉ እንዳሉ የሚገሏቸው የሆኑት ናቸው ይላል። አጅም ነው የአላህ ህክማ። እንግዲህ በኩፍር ላይ ኑሮ ወደ መጨረሻ አካባቢ አላህ ሂዳያ ሰጥቶ ተውባ አድርጎ ከሆነ ይህ አይፈጸምበትም ማለት ነው። የዛ አይነት ዘላለማዊ ውርደት ውስጥ የሚገባውና ሙእሚኖች እንደገና የሚተቹትና በተራቸው የሚስቁበት እስከ መጨረሻው ድምየ ፍጻሜ ድረስ በኩፍር ላይ እያለ ተውባ ሳያደርግ አቋሙን ሳያስተካክል ድክመቱን ሳያርም አጀሉ ደርሶበት መላእክቱ ለሞት ሩሁን ተአካሉ በቁፍር ላይ ያለ ይወሰዱ ከሆነ ነው ይሄን ቆም ይሆነው ይላል። ዛሊም ያንፍሲ ማለት ነፍሳቸውን በቁፍርና በሽርክ ማለትም ጌታን በመካድ ወይም በሱ የተለያዩ ነገሮችን በማጋራት ወይም በኒፋቅ ውስጥ ቁፍር ያለበት ሙእሚን መስሎ በማታለልና በማስመሰል ይያለ ይሄንን ድክመቱን ሳያርምና ሳያስተካክል አጀሉ ደርሶ የሞተ ከሆነ ነው ለዚህ አይነት መሳቂያ መሳለቂያ የሚሆነው ማለት ነው። አለበለዚያ አላህ ስብሃነ ወተዓላ የተወሰነ እድሜውን በዛ በኩፍርና በሽርክ ቆይቶ ሂዳያ የሰጠውና በመጨረሻ እስልምናን ተቀብሎ የሄደ እንደሆነ ይህ ሰውዬ በጌታ ዘንድ ተቀባይነት ሊያገኝ ይችላል ማለት ነው። ግን ጣረሞት እስካልገባ ድረስ ጣረሞት ከገባ በኋላ ነፍስን መሳት ከጀመረ በኋላ ላኢላሀ ኢለላህ ዲን ወይ ሰልም ያለው ዲን እሱ ደግሞ ተቀባይነት የለም ብሎ በሌላ አያት ወስኖታል ማለት ነው። ፈአልቀው ሰለመ እና በዛ በክደትና በትዕቢት ውስጥ እስከመጨረሻ ድረስ ተጉዘው ምንም የመመለስና የማስተካከል ሁኔታ ሳያደርጉ ቀጠሮ ደርሶባቸው በመላእክቶቹ የተወሰዱት ሩሃቸው ገና ሞት አፋፍ ላይ ሲደርሱ እጅ ሰጣሉ ይላል። ምክንያቱም እስከዛሬ አላህ እንደሌለ ነበር እነሱ የሚያስቡት። ቢኖርም ደግሞ እንዳንድ ተራ ደካማ ነገር አድርገው ነበረ የሚያው። የዛ ጊዜ ግን መላእክቶቻችን ቀጠሮ ደርሷልና ያንተ ቢተኛ ያዙት ብዬ ስልካቸው ገና መላእክቶቹ እጅ ሲገባ የእሱ አቅም ደካማ መሆኑን ያቅና ወዳው ተሽመድምዶ ይወድቃል። ተሸናፊነቱን ይቀበላታል ማለት ነው። ማኩናን አመሉ ሚንሱ ይላል። እንደውም ሊክድ ፈልጎ በዚህ በዱንያ እንግዲህ ሲያጭበረብርና ሲያታልል ስለለመደ መላእክቶችንም ሊያታልላቸው ይፈልጋል። አንተ በጌታ ላይ አምፀህና ጠግበህ የኖርክ አይደለህም? ይኸውልህ ዛሬ መጣንልህ የጌታ መለክተኛ፣ እስቲ እንግዲህ አንተ ጎበዝ ከሆንክ ዛሬ ታመልጣለህ ይሉታል። ይህ ጊዜ እንደ እኔ ምን አጥቼ ነው ጌቶች እንደዚህ የምወቀሰው? እኛ እኮ ምንም ያጠፋነው ነገር የለም ይላል። ንጹህ መስሎ ሊቀርብ ማለት ነው። እነላህ አሊሙን ቢማ ኩንቱም ተዕመሉን ይባላሉ። አይ እሱማ ማጥፋትና አለማጥፋታችሁን ከእናንተ ይልቁንስ ዓለምን የፈጠረው ሚስጥርና ጋሃዲን የሚያውቀው አላህ ነውና የላከን እሱ አዋቂው ጌታ ስለ እናንተ ምንነትና ማንነት በሚገባ አሳውቆናልና የእናንተን መግለጫና ማስተባበያ አንቀበልም፣ ውድቅ ነው ይሏቸዋል ወዲያውኑ ማለት ነው። በመሆኑም ፈድኩሉ አብዋበ ጀሀነም፣ ካሁን በኋላ እንግዲህ በኩፍር አልፋችኋልና ወደፊት ያው የጀሀነም በር ተከፍቶና ተዘጋጅቶ ይጠብቃችኋል። እዛ ለመግባት ብቻ ተዘጋጁ፣ ክርክር አያስፈልግም ይላሉ ማለት ነው። ካሊዲነ ፊሃ፣ ጀሀነም ስትገቡ ደግሞ ለተወሰኑ አመታትና ዘመናት ተጠቅሰን እንድናለን ወይም ደግሞ አመድ ሁነን እንጠፋለን እንዳይመስላችን። ሁልጊዜ ኩለማ ሰበት ፊትናሁም ሰዒራ እንዳለው ሰውነታችሁ በአመድ ሁኖ በጠፋ ቁጥር እንደገና እየተመለሳችሁና እየታደሳችሁ ለዘላለም የምትቀጥሉ ሁናችሁ ነው የምትገቡት በማለት መርዶውን ይነግሯቸዋል ማለት ነው። ፈለቢሰ መሶል ሙተከቢሪን፣ የአላህን ብቸኝነትና ሀያልነት አንቀበልም ብለው አሻፈረኝ ያሉ ጥጋበኞች የመጨረሻ መውደቂያቸውና መኖሪያቸው ጀሀነም ምን ትከፋ ይላል አላህ ሱብሃነሁ ወተዓላ። وقيل للذين اتقوا ماذا أنزل ربكم قالوا خيرا للذين أحسنوا في هذه الدنيا حسنة ولدار الآخرة خير ولنعم دار المتقين جنات عدن يدخلونها تجري من تحتها الأنهار لهم فيها ما يشاءون كذلك يجزي الله المتقين الذين تتوفاهم الملائكة الطيبين يقولون سلام عليكم ادخلوا الجنة بما كنتم تعملون هل ينظرون إلا أن تأتيهم الملائكة أو يأتي أمر ربك كذلك فعل الذين من قبلهم وما ظلمهم الله ولكن كانوا أنفسهم يظلمون وقيل للذين اتقوا ماذا أنزل ربكم قالوا خيرا انجري قدم سيل كافر وشو جيتاتشو يوردو ونبيه بكل من دنه وبلو ستايقاتشو أساتر الأولين የቆስ እንደሚለው ወህይ አይደለም ይወጥረ ሰዎች ተረተረና እንቆቅልሽ ነው በማለት ያጥላሉ ነበር ሰዎች እንዳይቀበሉት ብሎ ነበር። በአንጻሩ ደግሞ በዛ ጊዜ ጌታቸውን የፈሩና ፍቃዱን ያከበሩ ሙእሚኖች የጥያቄ ሲቀርብላቸው ከውጭ ሀገር እንግዶች ምን ይሆናል ነበር መልሳቸው? ልዩነቱ ሊገልጸው ነው ማለት ነው። እንግዲህ ከውጭ የሚመጡ ሰዎች ለሐጅና ለዑምራ አስቀድሞ እንዳጋጣሚ ሆኖ እና አቡ ለሀብን እና አቡ ጀህልን እና አቡ ሱፊያንን እነ ዑትባን እነ ሸይባን ያገኘ እንደሆነ በሚገባ ያው ነገሩ ዋጋ ቢስ መሆኑን ያስረዱትና ቅስሙን ይሰብሩታል። ነብዩ ጋር እንዳይገናኝም ያስጠነቅቁት ነበረ። በዛ ሳቢያ እንግዲህ እንዴት አይነት ጥፋት እንደገቡ ገልጾታል ባለፈው ማለት ነው። እንዳጋጣሚ ሆኖ ደግሞ ያ ከውጭ ሀገር የመጣው ሰው ሰሃቢ ሊያገኝ ይችላል አንዳንድ ጊዜ እና ያ ሰሃቢ ሙእሚኑ ሰውዬ አግኝቶት ይህን ጥያቄ ያቀረበለት እንደው ደግሞ እነዚህ አላህን የሚፈሩና ፍቃዱን የሚያከብሩ የሆኑት ወገኖች ማዳ አንዘለ ረብኩም የሚለው የእንግዶች ጥያቄ ሲቀርብላቸው قالوا خيرا ይላሉ። والله ጠቃሚ የሆነ ነገር ነው አላህ ያወረደልን ይላሉ። እንግዲህ የቁርአንን ዝርዝር ጥቅም እንደው በቃል ለመግለጽ ስለሚያዳግታቸው ኸይረን በጁምላ ይመልሳሉ ማለት ነው። እሱን የተቀበለና የተከተለ ለአካልም ሆነ ለመንፈስ ለዚህ ዓለምም ሆነ ለመጪው ዓለም ተቆጥሮ ተሰፎ የማያልቅ ጥቅም ያዘለ መመሪያ ነው የመጣልን በማለት በከፍተኛ አድናቆት ይገልጹታል ማለት ነው። ቀንጨብ አድርገውም አይደለም እንዳሁኑ ጊዜ ሙስሊም ያው ኸይር ነው ሶላት ገሉ ነው የሚለው ምናምን የሚለው በቁንጥል ሳይሆን ተሰፍሮ ተቆጥሮ የማይዘለቅ ጥቅም ያዘለ ነገር ነው የመጣል የሚሏቸዋል። ወዳውን ጉጉት ለማሳደርና ነብዩ ዘንዳ እንዲሄዱ ለመግፋፋት ማለት ነው። እኔ እንደው ነግሬ ቆጥሬ አዘልቀው በጣም ጠቃሚ ነገር ነው እዛው ምንጩ ባለቤቱ ዘንዳ ሄደ ነው መረዳት የምትችለው በማለት በጣም የሚያረካ የሆነ መልስ ይሰጣሉ ማለት ነው። የዚህ ጊዜ ጉጉት ያድርባቸውና እንግዶቹ አገናኙ ይላሉ። ቀጥታ ወስደው ከነብዩ ጋር ያገናኟቸዋል። ያገሪ ከመሰረቱ እስከ ዘርፉ ድረስ ተንተነውና አብራርተው ሲነግሯቸው ወዳውኑ ልባቸውን ከፍተው ይቀበሉታል እስልምና። እነሱም ደግሞ በበኩላቸው ወደው ዳዒያ ይሆናሉ ማለት ነው። ይሄ እንግዲህ ልዩነቱ ይሄ ነው። እነዛኞቹ የአላህን መልእክት እንደዛ አርገው እንዳይበላ እንዳይጠጣ አደረጉ እንዳይዘራ፣ እኒህኞቹ ደግሞ በጣም በሚያስደስት መልኩ ሲመልሱላቸው ራሳቸውም ተጠቅመው እንደገና እንግዶቹንም ደግሞ ለጥቅም አበቋቸው የኸይር ዛፎች ሆኑና ማለት ነው። للذين احسنوا في هذه الدنيا حسنه ان للذيا اقواماتهم لا استكاكلوا ولا سامروا وجنوا اجلال للذين المؤمنين وقتو لا عجز لمتتم وانا لتقباوچو ሁለቱንም ያካትታል። እንግዲህ አላህ Subhanahu Wa Ta'ala የላከላቸውን ጸጋ በመቀበልና የሱን ምክር በመከተል አቋማቸውን ያስተካከሉና ተግባራቸውን ያሳመሩ ለሆኑት ወገኖች ይህ ዱንያ ሐሰና በዚህ በዱንያ ላይ ይያሉ በመድር ላይ መልካም ጅል እንደምሰጣቸው ቃል ገባላቸዋለሁ አላማ ለምን የኔን ፍቃድ መመሪያ ካደረጉት ዛሬ የተናቁትን የተጣሉትን ያህል ከትንሽ ጊዜ በኋላ አላህ Subhanahu Wa Ta'ala ዲልና ለእጅል ለነሱ ያደርግና የበላይነትን ያስጠብቃቸዋል ብሎ ቃል ገባላቸው። አስቀድሞ የትንዋል የትንጋር ይያሉ ሲደበቁ የነበሩ ሁለት ፍሬ ምስኪኖች አሁን በዚህ በዱንያ አከራኒ ቢላስ ከብታቸዋለ ወለወዳጅት ይላል። ወለዳሩል አኺራቲ ኸይሩን በመጪው ዓለም ደግሞ በመጨረሻው የተዘጋጀላቸው የመኖሪያ ቦታ ግቢያቸው ይሄ ነው ተብሎ ለመገለጽ የሚያዳግት በጣም ጠቃሚና አስደሳች አመርቂ የሆነ ዲል ተደግቶላቸዋል። እንጂ በሁለቱም ሀገር የዲል ባለቤት ናቸው ማለት ነው። ወለኒዕመ ዳሩል ሙስተቂም እና በዛ በመጪው ዓለም የተዘጋጀላቸው ግቢና መኖሪያ ቤት አላህን የሚፈሩና ፍቃዱን የሚያከብሩ የሆኑት ወገኖች ግድና ቤት ምን ያማረ የተዋበ እጡብ ድንቅ የሚባል ነው። በአላህ ደረጃ የሚደነቅ ሆነ እንኳን በፍጡር ደረጃ ማለት ነው። እንደዛ አይነት ቦታ አዘጋጅቼላችኋለሁና ሰአደ ተዳረይ በዚህም ዓለም በመጪው ዓለም ያው የመጨረሻ ዲልና እድል ለነሱ እንደሚሆን አረጋግጥላችኋለሁ በማለት ቃል ገባ። ዳሩል ሙስተቂን በሚልበት ጊዜ እንዲሁ አንድ የዱንያ ግቢ እንዳይመስል እንደገና ሊገልጸው ነው ሊያብራራው። ጀናቱ አጅሚ የነዚህ የሙተቆች ግቢና ቤት ምን ያማረና የተዋበ ቢያ ያደነቁት የዘላለም ዋጀነት ማለት ይኮ ነው። ማታረጅ ማታፈጅ ማታልቅ ማትደቅ ማትሻር የሆነችው ጀነቱ ልዩ ቦታ ተይዞላቸዋል ማለት ነው። ይርኩሉና እና እነዚህ ወዳጆች እርግጠኝነት ይገባታል እንደሚገቡ አረጋግጥላቸዋለሁ ይላል። ተጅሪ ሚን ታህቲሃ አልአንሃር እና ይህቺ ዘላለማዊ ጀነት የተባለችው የክብር ቦታቸው ከገቡ በኋላ አትክልታቸውና ህንጻቸውን በተለያየ አቅጣጫ የሚሰራጩ የሆኑ ጅረቶች ይከቧቸዋል እና በጣም ለምለም ነው። እንግዲህ ህንጻው ከብር ከወርቅ የተሰራ ነው። ቤቱ እንደገና ደግሞ በጣም ጣፋጭና አስደሳች ውበት የተሞላበት የአትክልት አይነት ሁሉ ዙሪያውን የከበበው ነው። ለዛ ለአትክልቱ የሚጠቅሙ ጅረቶች ዙሪያውን ተሰራይተዋል በስርዓት ማለት ነው። ለሁም ፊሃ ማ የሻኡን እና በአጠቃላይ እዛ ጀነቱ ተገቡ በኋላ የሚመኝትና የሚፈልጉት ነገር ሁሉ ከዚህ ወዲህ ከይ ወዳ ተብሎ ሳይቀነስና ሳይደሰት በሚገባ ተሟልቶና ተካቶ ተደራጅቶ ያገኙታል ማለት ነው። ያሁን ካሰቡት ከጠበቁት በላይ ከዛሊክ የጅዚላሁል ሙተቂን እና በዚች በዱንያ በተወሰነች እድሜው አላህን ስብሓነሁ ወተዓላ የፈራና በፍቃዱ የተመራ ለሆነው ሙእሚን እንዲህ አይነት ዘላለማዊ ክብር ነው የሚመነዳው እንጂ እንደዚህ እንደ ዱንያ በለልጭ የተወሰነች ነገር አይደለም። ታዲያ እንዲህ አይነት ግን የሚጠብቀው ሰው ዛሬ ሰለቸኝ ደከመኝ ሳይል ለሐቅ መታገል ይኖርበታል ነው። እና የዚህ አይነት ዘላለማዊ ክብርና ጸጋ የሚያገኙት ሰዎች እዚህ ምድር ላይ በምን ሁኔታ ያለፉት ናቸው የሚል ጥያቄ ስለሚያስነሳ ከቅድሙ ተረድተነዋልና ይገልጽ ነው። አለዲነ ተተወፋሁም አልመላኢከቱ ጠይቢነ የዚህ አይነት እድል ባለቤት ሊሆኑ የሚችሉት እድሜያቸውን በእስላማዊ መርሆ መርተው ንጹሐን ሁነው ከኩፍ ተመካድ ማለት ነው፣ ጌታቸውን ተመካድ ወይም በሱ የተለያዩ ነገሮችን ከማጋራት ወይም ከኒፋቅ ከተለያዩ ከባድ ወንጀሎች በመጽዳት ንጹህ ሁነው አገራቸው ይደርስና በዛ በንጹህነት ሁኔታ ላይ እያሉ መላእክቶቹ ሩሆቻቸውን ይወሰዱላቸው ናቸው፣ ሳይበቀሉና ሳይመረዙ ማለት ነው። እነዛኞቹ ተተወፋሁም መላእክቱ በዋሊኒ አንፉሲህም ነበር የተባሉት፣ ራሳቸውን በተለያየ ጥፋት የበደሉ በኩብር በሽርክ በኒፋቅ የተዘፈቁና የተጨማለቁ ሁነው የሞቱ ነበር ያለ። እነዚህ ደግሞ አላህ ሱብሓነሁ ወተዓላ በሰጣቸው መመሪያ ከዙሃይርም ከባጢንም ቁሻሻ እና እዲፍ የጸዱና ንጹህ ሁነው ወደ ዝጋች ዓለም ለመሻገር የቻሉ እና በመላይኮቹ ሩሃቸው የተወሰደላቸው ናቸው ነው የሚለው። የቁሉነ ሰላሙን አለይኩም እንዲህ አይነቶችን እንግዲህ ንጹሐን ገና መላይኮቹ ሲገናኟቸው የክብር ሰላምታ እያቀረቡላቸው ነው። እናንተ የአላህ ወዳጆች ናችሁ እና ጌታችን ቀጠሮ ደርሷልና ወደ አዘጋጀሁላቸው ቦታ ባሮች እንዲመጡ ፈቅጄላቸዋለሁ፣ ሂዱ ንገሯቸውና ሩሃቸውን ተረከቡ ብሎ ነው የላከን። ሰላም ለእናንተ ይሁንላችሁ በማለት በአክብሮት ነው የሚቀርቧቸው ነው የሚለው። ኡድኹሉ ልጀና እና አሁን ሞት ከዚች ዓለም መለየት እንዲመስል ለእናንተ ሞት ወደ ዘላለማዊ እድላችሁ መሸጋገሪያ ድልድይ ነውና አሁን ሩሃችሁን በማስረከብ ጀነት ለመግባት ተዘጋጁ በማለት የግብዣ ጥያቄ ነው የሚያቀርቡላቸው ማለት ነው። ቢማ ኩንቱም ተዕመሉን በህይወትና በጤንነት እያላችሁ ዱኒያ ላይ ስትሰሩት በነበረው ሰው ኢባዳችሁና ተቅዋችሁ አላህ ያዘጋጀላችሁና ያቀረበላችሁን ጸጋ ሊሰጣችሁ ስላሰበ ወደዛ ዓለም በሞት ገላ ነውና መሸጋገር የሚቻለው ይኸው ዛሬ ቀጠሮ ደርሷልና የምንወስዳችሁ ነው ፍቃዳችሁ ከሆነ በማለት በአክብሮት ይመጡላቸዋል ነው። እና እንግዲህ ከሁለቱ ቡድኖች ማንኛው እድለኛና ትክክለኛ መሆኑን ከዚህ መረዳት ይቻላል ማለት ነው። هل ينظرون الا ان تاتيهم الملائكه هذا يعني مثلا اكيد ወደ ጎን ተተው እነዛ የፍተኞቹ ቡድኖች ታዲዎቹ ይህን ሁሉ ነገር ላለመቀበልና ላለመከተል መላእክቶቹ በጂሃድ መጥተው የሚዛትባቸው ነገር በላያቸው ላይ እስኪፈጸሙባቸው እስከሚፈጸሙ እንጂ ሌላ አይጠብቁም ይላል። እነኞቹ በቀላሉ የአላህን ፍቃድ በቅንነት ሲቀበሉ፣ እነዛኞቹ ደግሞ እኔን የካደና ያስተባበለ አላህ ይቆጣበታል ይቀጣዋል ብለሃል፣ መላእክ ማአት ያወርድበታል ብለሃል፣ የተለያዩ የቀደምት ነቢያቶችን ታሪክ እየጠቀስክ እንግዲህ እንደምትለው ከሆነ እስቲ መላእክቶች እንጥና በእኛ ላይ አንድ ምጃይ ወሰዱ እያሉ እንደውም ያፈጣሉና ያንገራጥጣሉ ማለት ነው። ያ ነገር እንግዲህ ደርሶ በራያቸው ላይ ማአት ተነወርድባቸው ነው የሚጠብቁት እነዚህ ጥቦዎቹ ማለት ነው። አውየት ያ አምሩ ረቢክ ወይም ደግሞ መላእክቶቹ በገሃድ መጥተው በእኛ ላይ እርምጃ የማይወስዱ ከሆነ ያው ከጌታ በኩል የፈለገው ውሳኔ ወይም የፈለገው እርምጃ ይታዘዝብንና እነው ሲውጤቱን ምታመጣውን አምጣ እያሉ ይደነፉ ነበር በነብዩ ላይ እየተወናጨፉ ማለት ነው። ወይም ያ መላእክታ መጥቶ አንድ ማአት ያወርድባቸዋል ብለሃል፣ ያንን አምጣውና እንይል። ወይም ደግሞ ከዛ በተለየ መልኩ ጌታ የተወሰነ ያ ማአት ነገር ያምጣብንና ሲንጥፋለህ እንግዲህ አንድ ደሎቹ ይሉ ነበር ማለት ነው። كذلك فعل الذين من قبلهم هذا عند الزبلو بيافتو ايه اديس انجريا نجر اندى يهون البلانتا فانتا وكيت ينبروت من نبيوش عند الزعينة عين اوطاة طلافوش نبرواتشو يلزهو عين السياجنة فتشايفت عباشو نبرا مالك وما ظلمهم الله جن عند الزرقو فقول ببهاراك اتروحكو سيسرق الله ديباك سمتاتشو عند الزعينة سيسيطنيوش الله على بسيلاتشو انجريا ولكن كانوا انفسهم يظلمون ራሳቸውን በራሳቸው እነሱ ይበድሉ ነበር እንጂ አላህ የሰጣቸውን መልካም እድል መቀበልና መጠቀም ሲችሉ በመልካም ውድ ፈንታ ጥፋትና ውድቀት እንጣልን እያሉ ራሳቸውን ለጥፋት በማቅረባቸው ራሳቸውን እነሱ በደሉ እንጂ በሁለቱም ዓለም እኔ አልበደልኳቸውም። እኔማ ነቢይ ልኬ ኪታብ አውርጄ የዘላለም ክብርና ጸጋ የሚጎናጸፉበትን ጎዳና ከፍቼ ጋብዣቸው ነበረ። ያንን ትተው እንደገና በዚህ ምድር እንኳን ለመኖር በማያስችል መልኩ ሲቅጣት ይምጣብን እያሉ ራሳቸው እየጠየቁ ይህችንም ዓለም በመዓት በተለያዩ አደጋዎች ተሰናበቷት፣ ለዛኛውም ደግሞ ለባሰ ችግር በመጋለጣቸው እነሱ ራሳቸውን ነው የበደሉት። አሁንም ታዲያ እነዚህ ተከታዮቻቸው የእነሱን ጥፋት እንደግማለን ካሉ እኔ አይደለሁም የጎዳቸው ራሳቸውን በራሳቸው ጎድ እንጂ ነው የሚለው። فأصابهم سيئات ما عملوا وحاق بهم ما كانوا به يستهزئون وقال الذين أشركوا لو شاء الله ما عبدنا من دونه من شيء نحن ولا آباؤنا ولا حرمنا من دونه من شيء كذلك فعل الذين من قبلهم فهل على الرسل إلا البلاغ المبين. አሳቡን ሰያቱን አይኑ እና እነዚያ የቀደምት ነቢያቶች ተቀናቃኝ የነበሩት ፍታችን ጣብን እያሉ ሲደነፉ የነበሩት ሁሉ ቀጠሮው ሲደርስ ግን ሲሰሩት የነበረው ደባና የመጥፎ ስራ ውጤታቸው ደረሰባቸው እንጂ እነሱ እንደደነፉት አልቀረላቸውም ማለት ነው። ይህም ዝም ያልኳቸው ቀጠሮ የሚደርስ እንጂ ልተዋቸው ስላልነበረ ከለታት አንድ ቀን ያቺ የወሰንኳት ስትመጣ በእነሱ ላይ የወሰንኳት ቅጣት ተፈጽማባቸዋለች ነው። وحاق بهم ما كانوا به يستهزئون كما درسوا بذلك ايدر ثم سواتشو يتعلى اتفاتي مطال ستفالاتشو يالكو ايالو سيستان لكونا سيستان ساقو سيافة زبتين ابرو نجر دراساتشو لاي درسو سفتن اباتشو سفر اباتشو كتاتون اونا. وقال الذين اشركوا انا النزياء اقاري هم سواجد اجمو آلو فالله يتلعي نجروشن يمي اقارونا يسن مدر لتلعي عمالاتوش يمي اجلو يوم سواتشو እንዲሉ ነበር። በሌላ መልኩ ደግሞ ነው ሻ አላሁ ማአበድና ምን ዱን ይሄን እንዴ ለመሆኑ ሁሉም ነገር የሚሆነው በአላሁ ሳኒና ኢዛዝ ነው ብለ የለም እንዴ ቀደር አለ ብለ ሄን የለም እንዴ ይሉ ነበር ደግሞ ሊከራከሯቸው ተፈልጉ። አሁን ሲሏቸው ታዲያ አላህኛ እነዚህን ጣዖቶች እንዳናመልክና እንዳንገዛቸው ቢፈልግ ኑሮ ባልተገዛናቸው ነበር። እሱ እያየ እየሰማ ስንገዛ ዝም ካለ እሱ ወዶታል ተቀብሎታል ማለት ነው። አላህ ያዘዘውን ነገር እኮ ነው አንተ የምትከለክለን ይሏቸው ነበር። እና ማዕበድና ምን ዱንህ ምን ከሱ ሌላ ማንም ነገር አምልኮት እንዲሰጠውና እንዲገዙት ባይፈልግ ኑሮ ከሱ የሚያሸንፍ ነገር የለምና እኒህን ሁሉ ነገሮች እንዳንገዛ ማድረግ ይችል ነበር አይደለም እንዴ? ታዲያ ይህን እየቻለ ዝም ካለ ፈጥሮታልና ወጆታል ማለት ነው ይላል። ናህኑ ወላ አባኡና እኛም ሆነ ቀደም ሲል የነበሩት አባቶቻችን አላህ አንተ እንደምትለው ሽርክን የማይወድ ከሆነ እኔ የማይወደውን ነገር ስንሰራ ተንድርገት ወደ አሁኑ ገዛችን የሚያጠፋን ነበር እንጂ ይህን ነገር እየሰራን አመታትና ዘመናት ልናስቆጥር ባልቻን ነበር ይላሉ። ወላ ሀረምና ምን ዱን ይህን ሸይ ወይም ደግሞ ከሱ ፍቃድ ውጭ ምንም ነገር ሀራም አናረግም ነበር ይላሉ። የተለያዩ እንስሳቶችን ማጃአለ ላሁ ሚን በሂረትን ወላ ወሲለቱ የሚለው አያት እንደተጠቀሱት ለጣዖት ስለትና ነዝር እያደረጉ የተለያዩ እንስሳዎችን ሀራም ነው ይሉ ነበረ። ሰው አይበላውም እያሉ የሚያወግዛቸው ነበር። ይህንን ነገር አላህ ስብሓነሁ ወተዓላ እንዲንለው ባይፈቅድ ኑሮ ለማድረግ ባልቻልን ነበረ። ሀራም ነው ያልነውንም ነገር እኛ እንዳልነው ተስማምቶ ነው ዝም ያለን እስከ ዛሬ። የምንገዛውንና የምናመልከውንም ነገር ህጋዊ ስለሆነ ስለተቀበለው ነው ዝም ብሎ ነው የቆየው እንጂ እሱ የማይፈልገውና የማይወደው ነገር ለአንድ ቀን ስለምን ይውላል ይሉ ነበረ ማለት ነው። በቀደር ለመከራከር ከዛሊክ ፈዓለ ለዚነ ሚን ቀብሊሂም ማለት ነው። የዛ አይነት ክርክር አሁን የተጀመረ ወይም ከነዚህ ጥቅላት የፈለቀ እንዳይመስል ከበፊታቸው የነበሩት የወትሮ ሙሽሪኮችም የዚህ አይነት ክርክር ነበረ የሚከተሉት ነው። ቃል አለ ረሱል ኢላ በላሁ ሙቢን ለሆኑ በመለክተኞች ላይ ግልጽ የሆነ መልእክት ማድረስ እንጂ ሌላ አለባቸውን ይላል። መልእክተኞች ይሄ ነገር ቀደር እንደተጠበቀ ነው። አላህ ያልሻው ነገር በዛ ዓለም ላይ ጭራሽ እንደማይሆን ይሄ ያለቀለት ጉዳይ ነው። ግን በቀደር ብቻ ሳይሆን ነገሩ የሚመራው አላህ ስብሓነሁ ወተዓላ የማይወደውንና የሚወደውን ነገር በግልጽ እንዲያስተምሩ ነቢዮችን ልኳቸዋል፣ አስተማርኳቸዋል። እነዛ መልእክተኞች በቀደር ዝም ብሎ በዚህ ዓለም የተፈጠረው ነገር ሁሉ ህጋዊ ነው የሚለው ጭፍኑ አባባል ይቀርና አላህ ስብሓነሁ ወተዓላ የሚወደው ይሄን ይሄን ይሄን ነው ይሄን ስሩ፣ የሚጠራው ደግሞ ይሄን ይሄን ነው ይሄንን ተዉ ብለው ነግረዋል መልእክተኞች። መልእክተኞች ደግሞ ያመለክተቻውን በግልጽ መንገር እንጂ ያተነገሩ በኋላ ሰውን በግድ ማሳመን ኃላፊነት አልተጣለባቸውም። ታዲያ እናንተ እንደምትሉትማ ቢሆን ኑሮ ያ ሁሉ በመቶ የሚቆጠር ነቢይ ይህን ነገር ሽርክን ሲያወግዘው ለምን መጣ? ህጋዊ ከሆነ ይህንን የሚያወግዙ ነቢዮች አላህ አይልክም ነበረ። ሁሉም ነቢዮች ሽርክ ክልክል ነው እያሉ ነው የመጡት። ታዲያ አላህ ወጆት ነው የምንሰራው ምትልክ ምን ላይ ነው? ወጆው ማኑሮ ነብያቶችን እያስተማራ አስወግዘውም ነበረ። ነብያቶችን እንልኮ ይሄ ነገር ህግ ወጥ ነውና ከልክሉ ብሎ ነብዮች መተው ደግሞ በግልጽ በያደባባው ይሄ ክልክል ነው ከአላህ ጋራ የሚያጣላ ነው ብለው ከመንገርና ከማስተማር በላይ በምን መልክ ሊወገዝ ነው የሚፈልጉት? እና እነሱ ግን ይሄንን የነብዮች መግለጫ ወደ ጎን በመተው አላህ በተፈጥሮ ይዘት ብቻ ለምን አላጠፋውም ነው የሚሉ እንደው እሱ የማይወደው ነገር እዚህ አንድ ነገር ብቅስ ወዳውኑ ጥጭ ማድረግ ነበረበት እንጂ መለክተኛ መላክና ማውገዝ ባላስፈለገ ነበር ነው የሚሉ። ይህንን እንግዲህ እኔ የምጠላውን ነገር በምን መልክ እንዴት እንደምከለክል ከእኔ የተሻለ የሚያውቅ የለም። እኔ ግን መለክተኞችን እየላኩኝ መለክተኞችን ደግሞ ማንም ሳይፈሩ ይህን ነገር በሚገባ ገልጠውና አብራርተው ህገ ወጥ መሆኑን ነግረዋል፣ አስተምረዋል። መለክተኛ ደግሞ መልእክት ከማድረስ በላይ ምንም ኃላፊነት የለበትም። እኔም ደግሞ ያንን ከመላክ በላይ የሚያስፈልግ ነገር የለምና ግምጡን መመሪያ ስራ አትስራ የሚለውን ትቶ እንደገና ምናልባት አላህ ፈቅዶት ይሆናል አላህ ወዶት ይሆናል ይላል። ግልጹ ቀርቶ ምናልባት ለምን አስፈለገ በላቸው ነው። ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت فمنهم من هدى الله ومنهم من حقت عليه الضلالة فسيروا في الأرض فانظروا كيف كان عاقبة المكذبين إن تحرص على هداهم فإن الله لا يهدي من يضل وما لهم من ناصرين ولقد بعثنا في كل أمة رسولا በእርግጥ በህዝቦች ሁሉ መልእክተኞቻችንን ልከናል በላቸው ይላል አላህ ሱብሃነሁ ወተዓላ። እንግዲህ አላህ ሱብሃነሁ ወተዓላ ለሰው ልጆች በየጊዜውና በየሀገሩ እንዳስፈላጊነቱ በተለያየ እርቀት መልእክተኞችን እንደላከና እንዳስተማራ ነው በማረጋገጥ የሚነግረን ማለት ነው። ወዒዘቲ ወጀላሊ እንደማለት ነው። በክብሬ በማዕረጌ እየማልኩና እያረጋገጥኩ ነግራችኋለሁኝ። ለሁሉም ህዝቦች እንዳስፈላጊነቱ መለክተኞችን መርጠን ልከንላቸዋል እና እነዚህ ሁሉ መለክተኞች ወደ ህዝቦች ተልከው በሚመጡ ጊዜ የመጀመሪያ አበክረው የሚናገሩት ቁም ነገር ቢኖር አንያቡዱላህ አንወሒዱላህ ሱብሃነሁ ወተዓላ አላህን በብቸኝነት ተገዙትና አምልኩት የሚለውን መርሆ ነው በቅድሚያ የሚነግሩትና የሚያስተምሩት። ወጅተኒቡ ጧኡት ከአላህ ሌላ አምልኮ የሚሰጣቸውን ህገወጥ አማልክቶች ሁሉ ራቁና ተጠንቀቁ በሚለው ወጥ መርሆ ላይ ተመስርተው ሁሉም ነብዮች የበኩላቸውን ድርሻ ተወጥተው ያለፉ መሆናቸውን ነገራቸው። ከሚንሁም መን ሀደላህ እና እንግዲህ አላህን በብቸኝነት አምልኮ ከአላህ ውጭ ያሉትን አማልክቶችና ጣዖታት ራቁ የሚለው ጥሪ በሚደርሳቸው ጊዜ ህዝቦች ከነሱ መካከል አላህ ትክክለኛውን መመሪያ ለመቀበልና ለመከተል ያስቻላቸው አሉ፣ በቅልቦና የተቀበሉ ማለት ነው። ወሚንሁም መን ሐቀተ አለይሂ ሶላላ ከህዝቦች መካከል ደግሞ ይህን የአላህን ጥሪ ወደ ጎን በመተው የሰይጣንን የአደራና ኩልኮላ በመቀበል ጥሜትን የመረጡትን ደግሞ ያንን የመረጡት ጥሜት በእነሱ ላይ የተረጋገጠባቸውና የተጠናወታቸውም አልጠፉም ማለት ነው። እና እነዚህ እንግዲህ ጥሜትን የመረጡትን አላህ ለአኼራ ቅጣት ቀጠሮ ብቻ ሳይሆን የያዘላቸው በዚህ በምድረ ዓለም ላይ ያሉ የተለያዩ አደጋዎች ሰለባ ከመሆናቸው የተነሳ በየክልላቸው ምልክት ትተው አልፈዋልና ፈሲሩ ፊል አርድ አሁን በጊዜው ያላችሁት ከሃዲዎች ደግሞ የእነዚህን ሰዎች የመጨረሻ ፍጻሜ ለማወቅ የፈለጋችሁ እንደሆነ በየክልላቸው ተዘዋወሩና ሂዳችሁ ምን እንዳጋጠማቸው አስተውሉ በላቸው። ፈንብሩ ከይፈከን አቂበትን ሙከቲቢ በየተራቸው መለክተኞች ተልከውላቸው መለከታዊ ጥሪ የደረሳቸው ከሃዲዎች በማስተባበላቸው ሳቢያ የደረሰባቸውን መጥፎ ሁኔታ ለማወቅ ከፈለጋችሁ በየሀገራቸው እየተዘዋወራችሁ የመጨረሻ ፍጻሜያቸውን በአይን ብሌናችሁ ተመልከቱና ተረዱ፣ ተገንዘቡ በላቸው። እና እንግዲህ አላህ ሱብሃነሁ ወተዓላ በተለያዩ ክልሎችና በተለያዩ ክፍለ ዘመናት የተለያዩ ነቢያቶችን እንደላከና የሁሉም ነቢዮች ጥሪ ደግሞ አንድ አላህን ብቻ በብቸኝነት አምልኩ፣ ከሱ ውጭ ያሉትን አማልክቶች ጣሉና እራቁ የሚል ነው። ይህ ጥሪ በሚደርሳቸው ጊዜ ህዝቦች በሁለት ሲከፈሉ እንደመጡ ከፊሎቹ የጌታቸውን ጥሪ ተቀብለው ቀናውን መንገድ ሲከተሉ፣ ሌሎቹ ደግሞ ያን የለመዱትን ጥሜት ምጭኝ በማለት ለጥፋት ሲዳረጉ ነው የቆዩት። አዳናንተን የነዚህን የጥማማዎችን መስመር የምትከተሉ የሆነ እንደሆነ የሚያስከትልባችሁን አደጋ አስቀድማችሁ ትገነዘቡ ዘንዳ የነሱን አካባቢዎች ሂዳችሁ ብትጎበኙና ብትገነዘቡ ይሻላችኋል ባላቸው ነው እና እንግዲህ የቋቁት የሚባለው ነገር በአጠቃላይ መልኩ ከአላህ ሌላ አማለት አምልኮት የሚሰጠው ሁሉ ነገር ያካትተዋል። ህይወት ያለውንም የሌለውንም ሰው ሊሆን ይችላል፣ ጅን ሊሆን ይችላል፣ መላእክትም ሊሆን ይችላል፣ እንስሳት ሊሆን ይችላል፣ እጽዋትም ሊሆን ይችላል፣ እንዲሁም ጉዑዝ ነገር ድንጋይ፣ ፀሐይ፣ ጨረቃ፣ ከዋክብት ይህ ሁሉ በሙሉ ጧጉት አለው ውስጥ ይገባል። ያው ፈመን የኩፍር ቢጧጉት ወይም እንቢላ በማለት በሌላው አያ እንደጠቀሰው ከአላህ ሌላ አምልክ የሚሰጥ ነገር በቀጥታም ሆነ በተዘዋዋሪ ጧጉት ይባላል። ምክንያቱም ነፍሱ ያን ነው የተወሰደ ና ድንበር ያለፈ ህገወጥ ነገር ማለት ነው። ፈጣሪ እንደ ፈጣሪነቱ ታውቆ በብቸኝነት መመለክ ሲገባው ከፍጡሮች መካከል የፈጣሪን መብት የሚሰጥ ካለ ያ እንግዲህ ማንም ይሁን ምን ጧጉት መሆኑ አይቀርም ማለት ነው። እና የጧጉት እንግዲህ ቁጥሮች መጠኖች ይህን ያህል ናቸው ለማለት አይቻልም። ግን ከጧጉቶቹ ዋና ዋናዎቹን ለማወቅ ከተፈለገ አምስት ይሆናሉ መሰረታዊ የሆኑት የጣዖት ዘርፎች ይባላል። እና ከአምስቱ የመጀመሪያው ሰይጣን ነው። እነ ሰይጣን አለኩም አድቡን ፈተፍዱሁ አድዋ ባለው አያ አላህ እንደገለጠውና እንዳስጠነቀቀው ያ በኒ አደም አለም አህድ ኢለይኩም ያ በኒ አደም አላታብዱ ሰይጣን እንዳለውም ሰይጣንን የሰው ልጆች በስሙ ጌታችን ነው አምላካችን ነው ብለው ተያውቁም ለሱ አይሰግዱምም አይሳለሙም። ግን በተግባሩ እሱ የሚያዛቸውን በመስራታቸው ሰይጣንን ራሱ እንደ አምላክ አድርገው የሚይዙ ብዙዎች ናቸው ብሏል አላህ። እና የመጀመሪያው እንግዲህ ሰይጣንን አትገዙ ማለት ነው። ጧጉትን አትገዙ ራሱ ሲባል በሁለተኛ ደረጃ ደግሞ እሱ ጋር ተዛማጅ የሆኑ ነገሮችን ሟርተኞችን፣ ጠንቋዎችን፣ እና አሉባልታ አራማጆችን ሁሉ ያካትታል ማለት ነው። ምክንያቱም የጥንቆላ ስራ፣ የሟርት፣ የአስማት ስራ የሚሰሩ ሰዎች ሁሉ በሙሉ ከሰይጣን ጋር ትስስር ግንኙነት አላቸውና ማለት ነው። እንዲሁም ደግሞ ዒድ የሆነ ነገር በሐዋሳት የማይደረስባቸውን ነገሮች እናቃለን የሚሉ ሰዎችም ከዛው ጋር ይገናኛሉና እነዛን ሁሉ ራቁ፣ ለእነዛ ሁሉ አትንበርከቱ ማለት ነው። እንደገና የሃይማኖት መሪ ነኝ በሚል ስም ደግሞ የሃይማኖቱ የሚሰጠውን መመሪያ ወደ ጎን በመተው የማያውቀውን ያልተማረውን ህዝብ በሃይማኖትም የሚያሳድዱና የቢድአዎችን የሚያራምዱ የሚያስፋፉትም እዛ ውስጥ ይገባሉ። የዚህም ማረጋገጫው እተኸዙ አሕባረሁም ወርሁባነሁም አርባበ ምን ዱን ላህ የሚለው አያት ነው። የሁዶችን ወይም ክርስቲያኖችን አላህ ስብሓነሁ ወተዓላ ቅሳውስቶቻቸውንና እንዲሁም ባህታዊዎቻቸውን ከአላህ ሌላ እንደ አምላክ አድርገው ያዟቸው ብሎ ይወቅሳቸዋል። ይህንም እንግዲህ እንዴት ነው እኛ በጊዜው ይህ አያት በሚጠራ ጊዜ አዲስ እንደወረደ አንድ ከክርስትና እምነት የታወቀ አዲም ሀቲም የሚባል ሰሀቢ ነበረ። እኛ ለቀሳውስቶች ወይም ለባህታውያን ሰግደን አናቅም፣ እንዴት እንዲህ ይለናል በማለት ለነብዩ ጥያቄ አቀረበላቸው። እንደ እነዚያ የሃይማኖት መሪዎቻቸው ቀሳውስቶችና እንዲሁም ባህታውያን እነሱ የባረኩት ነገር አላህ የከለከለው እንደሆን ቄስ ባርኮታል ብላችሁ ትጠቀሙበታላችሁ አይደለም እንዴ? እነሱ ያወገዙት ነገር ደግሞ በመሰረቱ ሃይማኖት የሚፈቅደው እንዲሆን ሃይማኖት መሪው አውግዞታል እያላችሁ ሰውት የለም እንዳሉ አዎን። እና ይህ ነው እንግዲህ እነሱን አመለካቸዋቸው ማለት በማለት ፈሰሩ ነቢያችን አለይሂ ሰላቱ ወሰላም። እንግዲህ አንድ የሃይማኖት መሪ ነኝ ያለ ሰው አላህ ሀላል ያደረገውን ነገር ሀራም ነው ካለ ወይም ሀራም ያደረገውን ነገር ሀላል ነው ካለ እና ሌሎች ሰዎች ደግሞ ይህንን ነገር ተቀብለው የሚጠቀሙበት ከሆነ ያው ጌታ ባይሉትም ለዛ ለመሪው የጌትነት ባህሪ ሰጥተውታል፣ የህገ ውጭነት ስልጣን ማለት ነው። እዚህ ላይ ልንገነዘበው የሚገባው ሌላው ቁም ነገር በአሁኑ ጊዜ የዘመኑ ፈሊጥ በዘመናዊ አስተሳሰብ ህዝብ ያው የራሱን ህግ ራሱ መወሰን አለበት በማለት በየሀገሩ ሰዎች ያው ህግ እየቀረጹ ባህሉን ወጉን አጣጥተው የሀገራችን ሁኔታ የምናውቀው እኛንን በማለት ሁሉም ከሃይማኖታቸው በመውጣትና በመራት የሰዎችን ልጅ የሚቀርጡት ህግ ሁሉ እዚህ ውስጥ ይገባል። ምክንያቱም ህግ የማውጣት ስልጣን የአላህ ነው ማለት ነው። አምለሁም ሹረካኡ ሸረዑ ለሁም ሚነ ዲን ምን የማለም እደም ቢላ በሚለው አያት እንደተጠቀሰው አላህ ለመሆኑ የሚያጋር ያደረጓቸው አማልክት ካሏቸው እንዴ ሃይማኖት ከአላህ ፍቃድ ውስጥ የሚገለጽላቸው ይላል። እንግዲህ አንድ ነገር ስራ አትስራ የማለት ስልጣን የአላህ ነው። አንድ ነገር እርም የማድረግ ወይም ደግሞ የመባረክና የመፍቀድ ስልጣን። ሰዎች ግን ለራሳቸው ለግሉ እንኳን ቢሆን አንድ ሰው ይሄ ነገር ደስለኛልና ሐላል አድርገዋለሁ ማለት አይችልም፣ እንኳን ለሌላ ህዝብ ወክሎ ቀርቶ ማለት ነው። ወይም ደግሞ አንድ ነገር ጠልቶ ስለግሉ እኔ ይሄን ነገር ስለምጠላው ሐራም ይሁንብኝ ብሎ በራስ ላይ እንኳን እርም የማድረግ ስልጣን የለውም። አሁን ጊዜ ግን ከዛ አልፎ ተርፎ በዓለም አቀፍ ደረጃ የጌታችሁን መመሪያ ጣሉና እኛ እናውቅላችኋለንና እኛ በሰጠናችሁ መመሪያና ፈሊጥ ተጓዙ የሚሉት ሁሉ በተዘዋዋሪ የአላህን ስልጣን እየተጋፉና እነሱ የጌትነትን ማዕረግ እየተጎናጸፉ ነው።